أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهن علم الله أنكم كنتم تختارون أنفسكم فتاب عليكم وعفى عنكم فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد تلك حدود الله فلا تقربوها كذلك يبين الله آياته للناس لعلهم يتقون ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس بالإثم وأنتم تعلمون وحل لكم ليلة الصيام الرفث إلى نسائكم بكم لليتوش دقموا ودب على بيتوش ساتشو من ملتنا كالنسو قاراق من ينت مادرك تفكد اللاتشو إلى هن لباس لكم مقنياتهم النزيه على بيتوش ساتشو لأن أنت عند ألباسات ناتشو وانتم لباس لهن انتم وندوج دغمو لنرسو اند الباساتناچونا لبسنا لباشين منطاطل اصفلاجي سلاما يهون كزاري جمرو قانون ايتوماچو ليليت كهونا گن تيتنا وندي گنيونت ماترك اندميچيل يفقدلتال يلال مالتنو عليم الله انكم كنتم تختانون انفسكم ين ماشاشا يا متطابت مكنياتو الله سبحانه وتعالى انانت بصوم ليليتوچ ራታችሁን የምትታታልሉና የምትወታደቱ መሆናችሁን ስላወቀባችሁ ነው ፈታባ አለይኩም እና ሁኔታው ትንሽ ከብዷችሁ ነውና ለተሳሳቱ የቻላችሁት ተበድ ያለው እንድንጋጌ በዚህ ቀለል ባለው በመተካት ተመለሰላችሁ ዋፋንኩም ቀደም ሲልም ደግሞ የተሳሳታችሁ ከሆናችሁት ግለሰቦች በይቅርታ አለፋችሁ ፈላን ካሁን ጀምሮ ባሽሩሁን በሌሊት እስከሆነ ድረስ ተገናኙአቸው ወብተሁ ማ ከተበላሁ ለኩም ስትገናኙ ግን የግል ፍላጎታችሁን ለማርካት ብቻ ሳይሆን አላህ የወሰነላችሁን ዝርየቱን ጠይባ ለማገኘትም አቅዳችሁ መሆን አለበት እንዱ ዝም ብሎ ስሜቱን መክፈል ብቻ ሳይሆን በዚህ በመገናኘት የሷሌ የሆነ ዝርያ አገኛለሁ የሚለውን ሐሳብ እንደገና ደግሞ ራሴን ከሐራም ተጠብቃለሁኝ ሴትዮዋንም ተመጥፎ ሐሳብ እገታለሁኝ የሚል መልካም ንያ ይዛችሁ ከተገናኛችሁ ለሊት እስከሆነ ድረስ ምንም ወንጀል የለባችሁም ተፈቅዷል ይላል ወኩሉ ወሽረቡ እንደገና ደግሞ በዚሁ በጾም ለሊቶች ብሉ ጠጡ حتى يتبين لكم الخيط الابيض من الخيط الاسود من الفجر ነጩ ክር ከጥቁሩ ክር ተለይቶ እስከሚታይ ድረስ እስከሚታወቅ ድረስ ይላል እና ለሊት ደግሞ እንግዲህ መንጋት አለ መንጋቱን ለተለያዩ መሳሪያዎች ስላልነበሯቸው ያስቸግራቸው ነበር በተለይ አየሩ ደብዛዛ ዳመና ዝናብ በሚሆንበት ጊዜ ይቸገሩ ስለነበረ አንዳንድ ጊዜ ቀድመው ይበሉና ለሊቱ በጣም ይረዝምባቸዋል እንደገና ቀኑ ይከብዳቸዋል ማለት ነው አንዳንድ ጊዜ ደግሞ ገና አልነጋም እያሉ ሲበሉ ነግቶ ረፍዶ ይገኝ ነበር ስለዚህ አላህ ሱብሃነሁ ወተዓላ የፈጅሩን ወገገንና የሌሊቱን ጨለማ በክር መሰለውና ነጭ ክር ተጥቁሩ ክር እስከሚለይ ድረስ መብላት መጠጣት ትችላላችሁ አላችሁ ማለት ነው። የበተባለበት ጊዜ አንድ ሰሃቢ ሁለት ክሮች ነጭና ጥቁር ክር አዘጋጀና ቤት ውስጥ አስቀመጠ ይባላል። በዛይሩ ስለገባው እና ለሱን ያየ ዝም ብሎ ይበላል። እንዴት ነው የዛሬው ላይ ሳይነጋምታ እያለ ኋላ በሩን ሲከፍት ረፍዶ አገኘው ይባላል። ኋላ ሄዶ ለነብያችን ነገራቸው ወኩሉ ወሽረቡ حتى يتبين لكم الخيط الابيض من الخيط الاسود ብሏልና በዚህ መሰረት ሁለት ክሮች አዘጋጅቶ ነጭ ተጥቁር እስከሚለይ ድረስ በላቆይ ሲከፍተው ረፍዶ አገኘው በሚላቸው ጊዜ ከተብለው ታቆ ይባላል ረሱል አለይሂ ወሰለም እና እነከ ለአሪዱል ቀፋ አንተ ትካሻን ሰፊ ነው አሉት ይባላል። አረቦች ሰውን ሞኝ ለማለት የሚያሸሙሩበት ቃል ነበር። ትካሻው ሰፊ ሲባል ሞኝነት የሚያጠቃው ሰው ማለታቸው ነው። እነማሆ በያዱ ፈጅሪ ወሰዋዱ ሌይል የአንተ የምትለው ክር ሳይሆን አላህ እኮ حتى يتبين لكم الخيط الابيض من الخيط الاسود የሚለው የንጋቱ ወይም የፈጅሩ ወገገን ከሌሊቱ ጨለማ ተፈልቅቆ እስከሚታይ ድረስ ማለቱ እንጂ አንተ ያስቀመጥከው ገመድ እስከሚታይ ማለት አይደለም በማለት አብራሩለት። ኋላም ይሄ አያቱ መጣ ማለት ነው እና የሚከተለው ማብራሪያ ስላልነበረ ነው አያቱ ሊያስተስተይ ይችላል ሚነል ፈጅር አለቀጥሎ እና ልክ ነብዩ እንደፈሰሩት የነጭ ክር ከጥቁር ክር ሰሚለይ ማለት ከጨለማው መካከል የፈጅር ወገን እስከሚታይ ማለት ነው አለ። ثم اتم الصيام الى الليل فذهب على تادا ፀሐይ እስከምትጠልቅ ድረስ ቆማችሁን አሟሉ። ፈጅር እስከሚወጣ ድረስ ተበላችሁ በኋላ ከዛ ቀጥሎ ፀሐይ እስከምትጠልቅና ምሽት እስከሚመጣ ድረስ ከማንኛውም የምግብ የመጠጥ የግንኙነት ዝራ መቆጠብ አለባችሁ ይላል። ወላ ተባሽሩን ሴቶችን ደግሞ አትገናኙ። ወአንቱ ማአኪፉነ ፊል መሳጅድ እናንተ በመስጊድ ውስጥ ለዒባዳ ተጠምዳችሁ በምትቆዩበት ጊዜ ይላል። እንግዲህ የዒባዳ የእትካፍ ዒባዳ የጀመረ ሰው እትካፉን ጨርሶ እስከሚወጣ ድረስ በሌሊትም ሆነ በቀን ግንኙነት ማድረግ የለበትም ተቃራኒ ጾታ ጋር ማለት ነው። በአንድ መልኩ ኢትካፍ ጾም የበለጠ ከበደ ማለት ነው። ጾም ሌሊት ሌሊት ከሆነ ይፈቀዳል ቀን ነው እንጂ። ኢትካፍ ያለው ሰው ግን ኢትካፉን እስከሚጨርስ ድረስ በሌሊትም ሆነ በቀን ከተቃራኒ ጾታ ጋር ግንኙነት ማድረግ አይፈቀድለትም ማለት ነው። ይልከ ሁዱዱላህ እና ጾምን በሚመለከት አሁን የተነገሩት ነጥቦች እነዚህ የአላህ ድንጋጌዎች ናቸው። ፈላ ተቅረቡሃ እነሱን ለመተላለፍ አትቅረቧቸው። የአላህ ስራ ወይም አትስራ ብሎ የደነገገውን ነገር ማንም ሙእሚን የሆነ ሰው እንኳን ሊያልፍ ቀርቶ ለማለፍ መቃረብ ሊቃጠው አይገባም ማለቱ ነው። ከዛሊክ ዩበይኑላሁ አያቲሂ አሁን በተነገረው መልኩ አላህ ሱብሓነሁ ወተዓላ የመመሪያ አንቀጾችን እንደዚህ እያደረገ ይገልጻልና ያብራራል። ሊናሲ ለተከታዮቹ ለአማኞች ሙስሊሞች ለአለሁም የተቆን ጌታ የሚጠላውን መጥፎውን ሁሉ አውቀው ይርቁና ይጠነቀቁ ዘንድ ለማስቻል በዚህ መልክ መመሪያውን ይገልጻልና ያብራራል ይላል። እና እንግዲህ ቀደም ሲል ሴቶች በሌሊት ግንኙነት ማድረግ ይፈቀድላቸዋል ያለው ማሻሻያ የመጣው ከተከለከለ በኋላ ነው። መጀመሪያ አወለል እስላም ላይ ረመዷን ገብቶ እስከሚወጣ ድረስ በሌሊትም ሆነ በቀን ግንኙነት ክልክል ነበረ፣ በሌሎች ሃይማኖቶች ቀደም ሲል እንደነበረው ማለት ነው። እና በዛ ሁኔታ ላይ ያሉ አንዳንድ ሰሃቦች መጣሳት ጀመሩ። ሌሊት በሚሆንበት ጊዜ ቀን በቀጥታ ቆሙ ስለሚያፈርስባቸው በጣም ይጠነቀቃሉ። ሌሊት በሚሆንበት ጊዜ አላስችላቸው እያሉ መጣሳት ሲጀምሩ ጊዜ ራሳቸውን ደግሞ ለማጋለጥም እየፈሩ ዝም እያሉ እየደበቁ አንድ ቀን አንዱ ሌላ ቀን ደግሞ ሌላው እየተጨመረ ሄደ ማለት ነው። ከዛ መካከል አንዱ ደፋር በሚሳሳትበት ጊዜ ሄዶ ለነቢያችን ነገረ። እኔ ጠፋሁኝ ተሳሳትኩኝ አላቸው። ምን ሆንክ ግን? ወቃቱ አለም ራአቲ ፊለይ በሌሊት ባለቤት ላይ ወደቅኩኝና ያውም ምትሰጡኝን መቀጫ ስጡኝ በማለት አላህን በመፍራት ራሱን አጋለጠ። ይህ ጊዜ ሁሉም እንግዲህ የተለያዩ ሰዎች ደርሶባቸው ስለነበረ እሱ ሲያዳግጥላቸው ያም ያም ታክታቅ እያሉ መጠቃቀስ ጀመሩ ማለት ነው። እና አላህ ስብሓነሁ ወተዓላ ቀደም ሲልም ሲታዘባቸው ስለቆየ ይህ ሰውዬ አሁን ደፍሮ መጠየቁ መመሪያ እንዲመጣ ቻለ ማለት ነው። እንዳለው ይህ ሰውዬ እሱ ብቻ አይደለም የተሳሳተው፣ ሌሎችም የተሳሳቱ አሉ፣ አልተናገሩ ሆነው ነው እንጂ። እና ሁኔታው ግን ከብዷቸው ስለሆነ ከዛሬ ጀምሬ አሻሽልላቸዋለሁ። በሌሊት ከሆነ ሴቶች ለወንዶች ልብስ፣ ወንዶች ለሴቶች ልብስ ናቸውና ለባሽኝ ከልብሱ መለያየቱ ጥሩ ስለማይሆን በሌሊት ከሆነ ተፈቅዶላችኋል፣ ከዛሬ ጀምራችሁ መጠቀም ትችላላችሁ። እና እናንተ ራሳችሁን እንደምታታልሉ ተደርሶባችኋል። ይህ ሰውዬ ጎበዝ ነው፣ ራሱን አጋልጦ አሁን ለሁላችሁ መፍትሄ አመጣ። ሌሎቻችሁ ግን ስትደባብቁት ቆይታችሁ ነበረ። አላህ ይደበቀው ይመስል አላህን እንደምታታልሉ ነገሩን ምጥር አድርጋችሁት ቆይታችኋል። ሁሉም ግን ከዛሬ ጀምሮ ተሻሽሎላችኋል፣ ለወደፊቱ መገናኘት ትችላላችሁ በማለት ተለዋጭ መመሪያ ሊመጣ ቻለ ማለት ነው። እና በዛ በአያመል ወህድ እንግዲህ መሳሳትም ጥቅም አለው ማለት ነው። እነዛ ሰዎች መሳሳታቸው ለኡመቶች ጠቃሚና ቋሚ የሆነ መመሪያ እንዲመጣ አደረገ። ولا تاكلوا اموالكم بينكم بالباطل እንግዲህ ጾምን በሚመለከት ከሞላ ጎደል ይህ ሲሆን ከዚህ በተረፈ እናንተ በፍቃዳችሁ ካልሆነ በስተቀር በግዴታ መልክ እንዲያትበሉ የሚከለክላችሁ ነገር አይኖርም። አንድ ነገር ቢኖር ግን ገንዘባችሁን በመትበሉና በመትጠቀሙበት ጊዜ በህጋዊ መንገድ መሆን አለባችሁ። ከሐላል አልከለክላችሁም፣ ከሐራም ከሆነ ግን በቋሚ መልኩ ከለክላችኋለሁና ገንዘቦቻችሁን እኔ በማልፈቅደውና በማልወደው ብሉሽ ብላሽና ከንቱ በሆነ መንገድ እንዲያትበሉ ተጠንቀቁ ይላል። ሐላልን እንግዲህ ከአመት በአንድ ወር ውስጥ ብቻ ያውም ቀን ቀን ብቻ ነው እንዲቆጠቡ ያዘዘው። ሐራምን ግን ሁል ጊዜ ከለከላቸዋለሁኝ እኔ በማልፈቅደው መንገድ ገንዘብን ለምን ጊዜው ማትብሉ ይላል። ወትድሉ ቢሃ ኢለል ሁካም እንደገና ደግሞ ወደ ባለ ስልጣናት ወደ ዳኞች ገንዘቦቻችሁን አታቅርቡ። ሊተኩሉ ፈሪቀ ምን አምዋል الناس بالإثم በዛ ለዳኞች በመሰጡትና በመታቀብሩት ገንዘብ ታቢያ የሌሎችን ሰዎች ገንዘብ በሕገ ወጥ መንገድ ለመብላት አስባችሁ እንዳትሰጡም ከለከላችኋለሁ ይላል። ወአንቱም ተዓለሙን የዚህ አይነት አሰራር በእስልምና ስርዓት የማይፈቀድ መሆኑን እያወቃችሁ ወይም ደግሞ ያ ጉቦ ሰጣችሁ የምታገኙት ጥቅም በሕጋዊ መንገድ ለእናንተ የማይፈቀድ መሆኑን እያወቃችሁ በቀጥታ አልበላነውምና የተወሰነ ገንዘብ ለዳኛ ሰጠን በዛ ሳቢያ ከዛ ከጥላታችን ፈርዶ ብዙ ጥቅም እናገኝበታለን በሚል በተዘዋዋሪ መንገድ ቢሆን የሰውን ገንዘብ እንዳትበሉ አስጠነቅቃችኋለሁ ይላል። እንግዲህ ሐቁ ወይም መብቱ ያልሆነውን ነገር አንድ ሙስሊም የሆነ ሰው በቀጥታ መብላት እንደማይፈቀድለት ሁሉ በተዘዋዋሪ በሁለተኛ እርከን በሶስተኛ እንኳ ቢሆን አይፈቀድለትም ማለት ነው። እነዚህ ላይ ለማንሳት የፈለገው የጉቦን ጉዳይ ነው በእጃዙር ማለት ነው። ሰዎች እንግዲህ የሰውን ገንዘብ ቀጥታ በዘረፋ በስርቆት በመቅዳት ለመብላት እንኳን ያልተመቻቸው እንደሆነ ይከሱና ያን ሊበሉት የፈለጉትን ሰውዬ የማይገባቸውን ገንዘብ ለማግኘት ይከሱታል በዳኛ። ዳኛው ደግሞ ወስላታ የሆነ እንደሆነ የተወሰነ ገንዘብ ይሰጡታል። ምክንያቱም ብዙ ገንዘብ እንደሚያገኙ ስለሚያውቁ በገሌ ላይ የፈረድክልኝ እንደሆነ ይህን ያህል እሰጥሃለሁ በማለት ቃል ይገቡለታል ወይም አስቀድመው የተወሰነ ነገር ይሰጡታል። ያ ደግሞ ለጥቅሙ ሲል ያለ አግባብ በዛ ሰው ላይ ይፈርድና ንብረቱን ያዘርፈዋል ማለት ነው። ይህም ታዲያ ዳኛው ፈረደልኝ እንጂ የምን ላድርግ ብላችሁ በሕግ የተደገፈ አስመስላችሁ ብትበሉት የተንኮል አሰራር ነው እና ለዳኞች ጥቅም በማሳየትና በመስጠት የሌሎችን ንብረት ያለ አግባብ ለእናንተ እንዲፈርድላችሁ በማስደረግ የምትበሉትም ከዛው ተባጢር ይቆጠራልና ከዚህም ተቆጠቡና ተጠንቀቁ ይላል ማለት ነው። يسألونك عن الأهلة قل هي مواقيت للناس والحج وليس البر بأن تأتوا البيوت من ظهورها ولكن البر من اتقى وأتوا البيوت من أبوابها واتقوا الله لعلكم تفلحون وقاتلوا في سبيل الله الذين يقاتلونكم ولا تعتدوا إن الله لا يحب المعتدين واقتلوهم حيث ثقفتموهم وأخرجوهم من حيث أخرجوكم والفتنة أشد من القتل ولا تقاتلهم عند المسجد الحرام حتى يقاتلوكم فيه فإن قاتلوكم فاقتلوهم كذلك جزاء الكافرين فإن انتهوا فإن الله غفور رحيم وقاتلهم حتى لا تكون فتنة ويكون الدين لله فإن انتهوا فلا عدوان إلا على الظالمين يسألونك عن الأهلة سلبك أشرك أشي طيقهال قل هي مواجد للناس والحج እነዚህ አዲስ የሚወለዱ ለጋጨረቃዎች ሰዎች የተለያዩ ግዚያቶችን የሚያውቁባቸውና በተለይም የሐጅ ወራቶችን የሚገነዘቡባቸው ናቸው ብለ መልስ። ይሄን ያለበት እንግዲህ ፀሐይ ሁሉ ግዚያ ሙሉ ሆና በየቀኑ ሳትጎልና ሳትታዲግ ትታያለች። ጨረቃ ግን አዲስ ወር በገባ ቁጥር አንዴ ቀጭን ሆና ትታይና ቀን በቀን እያደገች እየጨመረች ዳ ግማሽ ወር ላይ ስትደርስ ደግሞ እንደገና መቀነስና ማሽቆልቆል ትጀምራለች። ለመሆኑ እንደዚህ የምታጅና የምታንሰው ለምንድነው? ምንድነው ምክንያቱ ብለው ጠይቀዋቸው ነበር ነው የሚባለው። ይህን አይነት ጥያቄ በሚያቀርቡበት ጊዜ የእሷ ማደግና ማነስም ተውት እናንተን አይመለከታችሁም፣ ይልቁንስ ጥቅሟና አገልግሎቷ ምንድነው ብላችሁ ብትጠይቁ ይሻል ነበርና ስለ እሱ ነው መልስ የምሰጣችሁ አላቸው። የእነሱን ጥያቄ ወደ ጎን በመተው እርሱ ግን መጠየቅ የሚገባቸውን ጥያቄ አመልክቶ ለዛ መልስ ፈጠ ማለት ነው። ፀሐይ እንግዲህ ሁልጊዜ ብርሃን ሰጭ ናት፣ ሙቀትም ሰጭ ናት፣ እንደገና የተለያዩ ጥቅሞች አሏት። ጨረቃ ግን በሌሊት ነው የምትወጣው፣ ብርሃኗም እንደብዛዛ ነው። ምን ብንታደርግ ነው የምትሉ ከሆናችሁ እሷ የጊዜ ማስሊያ መለኪያ መሆኗ ነው ትልቁ አገልግሎቷ ነው የሚለው እና ሰዎች እንግዲህ አዲስ ወር በመጣ ቁጥር አዲስ ጨረቃ ሲያዩ ባለቀ ቁጥር ደግሞ የጨረቃውን መዳከም ሲያዩ ወሩ እንደተቀያየረ በቀላሉ ሊያውቁና ሊረዱበት ይችላሉ ማለት ነው። በተለይም የኢባዳ መዋሲሞችን የሐጅ ወራቶች በሚመጡ ጊዜ በሱ ያቃሉ፣ ጾም በሚመጣ ጊዜ በሱ ያቃሉ። ሌሎችም እንግዲህ ይቀጠሮ ወይም አዲ ያዙባቸው ጊዜዎች ካሉ እነዛ እንግዲህ በሚቀጥለው ወር ጨረቃው ሲወለድ ወይም ጨረቃው ሲያልቅ የተባለ ነገር ካለ ለዛ ማወቂያና መለኪያ እንዲሆን ብዬ ነው በዚህ መልክ እንዲወጣ ያደረኩት በማለት መለሰ ማለት ነው። وليس البر بان تسل بيوت من ظهورها ملكام وين بقو سرا مالك بيتوچين كجرباواچاچو بكل منطاتنا مغبات انداي مسلاچو بالاچو ولكن البر بين با الله زندا يتوجد ملكام سرا مالك من يتقى بر من يتقى اند مالك نو الله ان يفراو ملكام سويه ملكام سرا نو الله ان باززو سرا يميقوم يكلكلون يميكلكل يونهو ሙእሚናን ተቅይ ሆነው ሰው የተግባር ነው እንጂ በአላህ ዘንዳ ተደናቂ የሚሆነው እናንተ በጃሂልያ የለመዳችሁት ድየት በጀርባ መቅደድ እንዳይመስላችሁ ይላል። ይሄን ያለበት ምክንያቱ ደግሞ በዛ በድንቁርናው ክፍለ ዘመን ሙሽሪኮቹ ሐጅ ወይም ዑምራ በሚሄዱበት ጊዜ ሲመለሱ ቤታቸውን በተለመደው በር አይገቡበትም ይባላል። አዲስ ሰው ሆነነውና የመጣው ከኃጢአታችን ስለነጻን ቀደም ሲል ወንጀል እየሰራን የምንመላለስበትን በር አንገባበትም። አሁን አዲስ ሰዎች ሆነን ስለመጣን አዲስ በር መፍጠር አለብን ይሉና ቤቱን በጀርባ ቀደው ይገቡ ነበር ይባላል። ወይም መሰላል አቁመው በጣራው በኩል ተንጠላጥለው ይገቡ ነበር። ይሄንን እንደትልቅ ኸይር አድርገው ያውት ነበር። ይሄን ሳያረክ በዛው በተለመደው ባሮጌ በር የሚገባውን ሰው ግን እንደቀወጥ ይቆጥሩት ነበርና እንደዚህ አታድርጉ፣ ቤቱን በጀርባ እየቀደዱ ማፈላሸት ለኔ ዘንዳ ተኸይር ስራ የሚቆጠር እንዳይመስላችሁ። ኸይር ስራ ከፈለጋችሁና ተሻችሁ እኔ ልንገራችሁ፣ አላህን የፈራና በትዕዛዙ የተመራ ሰው የሚሰራው ስራ ነው በቁርአን መመሪያ ተከትሎ ማለት ነው። የዛን አይነት ስራ ብትሰሩ ነው ብዙ ኸይራት ልታተርፉ የምትችሉት እንጂ ይሄን አሮጌ ባህላችሁን ተከትላችሁ ቤት ማበላሸታችሁን ብታቆሙ ይሻላችኋል። እና ቤቶቻችሁን ከዛሬ ጀምሮ በዛው በተለመደው በራቸው ግቡባቸው። ወተቁላህ በማንኛውም እንቅስቃሴ እየታችሁን አላህን ፍሩና በፍቃዱ ተመሩ። ለአለኩም ትፍሊሁን ይሄንን ምክርና መመሪያ የተቀበላችሁ እንደሆነ የምትፈልጉትን ሁሉ አግኝታችሁ ከምትፈሩት ሁሉ ለመዳን መልካም ተስፋ ይኖራችኋል እና ይቀናችኋል በላቸው ይላል። ወቃቲሉ ፊ ሰቢልላህ በአላህ መንገድ ደግሞ ጥላቶቻችሁን ታገሉና ተጋደሉ። አለዚነ ዩቃቲሉነኩም እነዚያን ለምን ሙስሊሞች ሆናችሁና የጌታችሁን ፍቃድ ተቀበላችሁ ብለው ሊጋደሏችሁ የሚያስቡና የሚሞክሩትን ጥላቶቻችሁን እናንተን በጌታችሁ መንገድ መጋደልና መቋቋም አለባችሁ። ወላ ታተዱ ይህን ስላችሁ ግን በእነሱ ላይ ህገወጥ እርምጃ እንዲያትወስዱ፣ እነሱ በሰላማዊ መንገድ ለመኖር እስከፈለጉ ድረስ እናንተ ለምን የእኛን እምነት አትቀበሉም ብላችሁ በእነሱ ላይ ጥቃት እንዳትከፍቱባቸው። እነሱ ግን እናንተን ቀድመው ሊያጠቁ ከሞከሩና ተጽኖ ካደረጉባችሁ ከላያችሁና ከዲናችሁ ላይ ለመከላከል ሲባል እነሱን በጥንካሬ መቋቋምና መጋደል አለባችሁ ይላል። ኢነላህ ላ ዩሂቡ አልሙዕተዲን አላህ ከባሮቹ መካከል ደንበር አላፊዎችንና ህገ ወጦችን አይወድምና እናንተ በስመ ካፊር እንዲሁ ማንኛውም ሰው መኖር የለበትም ብላችሁ የመጨፍጨፍ ዘመቻ እንዲያስከፍቱ። እነሱ ግን በእናንተ ላይ ጥቃት የሰነዘሩ እንደሆነ በአላህ ላይ ብቻ ማለፍ ስለማይገባ የዛ ጊዜ እናንተም ባለ አቅማችሁ ዋጋቸውን ስጧቸው በማለት ጂሃድ ይፈቅድላቸዋል ማለት ነው። እንግዲህ እስልምና ለመጀመሪያ ጊዜ ያው በሰላማዊ ጥሪ ነው ስራውን የጀመረው። ሰዎችን ትክክለኛውን ጌታቸውን በማስተዋወቅ ሰው ሰራሽ የሆኑ ጣዖታቶች የማይጠቅሙና የማይረቡ መሆናቸውን በማጋለጥ እንቅስቃሴውን ጀመረ። የዛ ጊዜ የጥንቁል እምነት ተከታዮች የሆኑት ኃይሎች ለምን የተለመደውን እምነትና አመለካከት ኮንነው እንደገና አዲስ ሀሳብ አመጡብን በማለት እነዚህን በአጭሩ መቅጠትና ማጥፋት አለብን ብለው ቆርጠው ተነሱ ሙስሊሞችን ሲጨፈጭፉ ማለት ነው። የዛ ጊዜ አላህ ስብሓነሁ ወተዓላ የሙስሊሞች ቁጥር ጥቂት ስለሆነ በአንድ ቀን ቁጭ ብለው ሊጨርሷቸው ስለሚችሉ ከተወሰነ ጊዜ ቁጥራቸውም አደግ እስከሚል መንፈሳቸውና ጉልበታቸውም እስከሚጠናከር ወደ ጦርነት መግባት አልፈቅድላችሁም፣ ዝም ብላችሁ እርሳችሁን ነግሳችሁ በትዕግስት ተቋቋሙ እያለ ብዙ አመታት ሲከመክማቸው ቆየ ማለት ነው። በተለይ መካ እያሉ ምንም አይነት ጂሃድ አልተፈቀደላቸውም። መዲናም ከሄዱ በኋላ እስከ ሁለት ዓመት ድረስ እንደዚሁ ሳይፈቅድላቸው ቆየ። ከመጨረሻ ግን እንደተባለው ቁጥራቸው ከፍ ሲል እንደገና ሲደራጁና የራሳቸው መንግስት ሲመሰርቱ ምንም የጥላቶቻቸው አቻ የሚሆኑበት ደረጃ እንኳ ባይቃረቡም እንግዲህ ካሁን በኋላ ጥቃት የሚሰነዝሩባችሁ ኃይሎች ካሉ እናንተም ባለ አቅማችሁ ተቋቋሟቸውና ተጋደሏቸው በማለት ፈቀደ ማለት ነው። እና የተሰነዘረባቸውን ጥቃት ለመቋቋም ነው የተፈቀደው ለመጀመሪያ ጊዜ። ከዚያ በኋላ ግን ወላ ተዕተዱ አለ። ጦርነት በሚጀመርበት ጊዜ ደግሞ ያንን በእናንተ ላይ ዘመቻ የከፈተውን ኃይል ተቋቁማችሁ ከመለሳችሁ በኋላ ሌላውን ሰላማዊ የሆነውን ህዝብ በስመ ካፊር ዝም ብለን እናጠፋለን ብላችሁ ዘላችሁ ደግሞ ጉዳት እንዲያታደርሱ ወይም እና ያልጀመሩባችሁን ጥላቶቻችሁንም ቢሆን እናቃና እናጥፋ እንዲያትሉ በማለት የተወሰነ ፍቃድ ነበር የሰጣቸው ማለት ነው። እና በዚህ መልክ እንግዲህ እነሱ ካፊር እናጠፋለን ብለው የተነሱ እንደሆነ እንደ ህገወጥ ተቆጥረው አላህ አይወዳችሁም በማለት አስጠንቅቋቸው ነበር። በዚህ ደረጃ ተፈቅዶ ከተጀመረ በኋላ እንደገና ቀስ በቀስ የጥላቶቻቸው እርምጃ አድማሱ እየሰፋ በሚሄድበት ጊዜና እነሱም ደግሞ የበለጠ በሚጠናከሩና ትግሉን በሚለማመዱት ጊዜ ከዚያ በኋላ ፍቃዱም ደረጃ በደረጃ እያደገ እንዲሄድ ተደረገ ማለት ነው። ወቅቱሉሁም እና እነዚህን በእናንተ ላይ ጥቃት የሚሰነዝሩትን ካፍር ጥላቶቻችሁን እናንተም በርትታችሁ ግደሏቸው ባለ አቅማችሁ ሁሉ ሀይቱ ተቂፍትሙሁም ባገኛችሁባቸው ቦታ ሁሉ ማለት ነው። ሌላው ቀርቶ በሐረም አካባቢ እንኳን እነሱ ገብተው ከመጡና ሊያጠቋችሁ ከሞከሩ እዚህ አካባቢ ሐረም ነው ብላችሁ እጅ መስጠት የለባችሁም። በፈለገው ቦታ ስታገኟቸው ግደሏቸው። ወአፍርጁሁም ሚን ሐይቱ አፍረጁኩም እናንተን ቀደም ብለው ካወጡና ካባረሩባችሁ ሀገርም አቅማችሁ ከፈቀደ አውቋቸው በተራቸው ይላል። ያው ከመካ አካባቢ የትውልድ ሀገራቸውን ቤት ንብረታቸውን አስጥለው አባረዋቸው ስለነበረ እናንተ ደግሞ በአጠፋው ሂዳችሁ እነሱን ከሀገሪቱ ማስወጣትም ይፈቀድላችኋል አላቸው። ወልፊትነቱ አሸዱ ሚን አልቀትል ሰውን ከእምነቱ ማፈናቀልና ማወናበድ ከግድያ የበለጠ ከባድ ቅጣትና ጥፋት ነው ይላል። ማለት ምንድን ነው? እናንተን ቀደም ብለው ሲያሳድዷችሁና ሲጠፈጭፋችሁ ነበረ። ከዛ የተረፉትን አማኞች ደግሞ ለምን የእኛን እምነት እስልምና ውስጥ ገባ እያሉ እስልምናን እንዲሰድብና እንዲኮንን የኩፍር ቃላቶችን እንደገና እንዲዘምር ያስገድዱትና ኩፍር ውስጥ ይመልሱት ነበር ማለት ነው። እና መሞትስ በአንድ ጊዜ መገላገል ነው። ግን ያለ እምነቱና ያለ አቋሙ ሰውን የኩፍር ቃል እንዲናገርና እምነቱን እንዲለውጥ ያስገድዱ ነበሩና እነዚህ አረመኔዎች እናንተም አቅሙ ከፈቀደላችሁ የምትችሉትን ሁሉ እርምጃ ልትወስዱባቸው ትችላላችሁ አለ። ወላ ቱቃትሉሁም ዒንደል መስጂድል ሐራም ሐታ ዩቃትሉኩም ፊህ ሁኖም የተከበረው መስጂድ አካባቢ እነሱ ገብተው መጥተው እስከሚገድሏችሁ ድረስ እናንተ በጀማሪነት አትጋደሏቸው። የሐረም ክብር በጣም የላቀ ነው። እነሱ ሐረሙን ክብሩን ሳይጠብቁ እናንተ ላይ ጥቃት ለመሰንዘር ሲሞክሩ ካገኛችኋቸው አትተው ሐረም ነው ብላችሁ እነሱ ፈይንቃተሉኩም እነሱ በዚህ በመስጂድ አልሐራም አካባቢ ተተጋደሏችሁ ፈቅቱሉሁም እናንተም ግደሏቸው። ምክንያቱም አንድ የተቀደሰ ቦታ ሁለቱም ወገን ሲያከብረው እንጂ አንዱ እያከበረ ሌላው የሚዳፈር ከሆነ ይሄኛው ሊጎዳ ስለሚችል ፈቅጀላችኋለሁ ማለት ነው። ከዛሊክ የዛኡል ካፊሪን የካሃዲዎች ምንዳ እንደዚህ ነው። እና እነሱ ካሃዲዎቹ ነው የሐረሙን ክብር ጥፈውና ተላልፈው ሲመጡ እናንተን ወዳጆቹንና ሙእሚኖቹን ዝም ብላችሁ ተጨፍጨፉ የሚልበት ምክንያት የለም። በመጡበት መንገድ እንዲትመልሷቸው ይፈቅድላችኋል እንጂ ነው የሚለው። በሌላ አባባል ወልፊትነቱ አሸድ ሚን አልቀትል የሚለው ቀደም ሲል የተተረጎመው ሰዎችን ከእምነታቸው በግድ መመለስ ከግድያ የበለጠ ግፍ ነው በሚል ነበረ። በሁለተኛ አባባል ደግሞ ወልፊትነቱ ማለት ሽርክ ማለት ነው ራሱ። ሽርክ ይዞ በዛ በሐረም አካባቢ መገኘት አንድ ሰው ሌላውን ሰው ከመግደል የበለጠ ነው ወንጀሉ። ይህን ያለበት ምክንያቱ ሰሃቦቹ እዚህ ሐረም አካባቢ መጥተው ጦርነት በሚያደርጉበት ጊዜ እንዴት ሐረም እንደፈሩት እያሉ ያነውሩ ነበረ። እናንተ ሽርክ ተቀብለ ተሸክማችሁ ብዙ ጣዖቶችን በሐረም ዙሪያ ደርስራችሁ ስትኖሩ ህገወጥ መሆናችሁ ያልተሰማችሁን ያህል ዛሬ ግን አንሷራ ለሐቅ ላኢላሀ ኢላላህ ለማስከበር በሚያረጉት እንቅስቃሴ እንደ ወንጀለኛ አድርጋችሁ ታዋቸዋላችሁ። እነሱ እዚያ አካባቢ ጦርነት ከሚያደርጉትና ሰው ከሚገሉት ይልቁን እናንተ በሽርክ ሐረም ላይ መገኘታችሁ ይከብዳል አይደለም እንዴ? በሚልም ተተርጉሟል ማለት ነው። ምክንያቱም ከወንጀሉ ሁሉ ከባዱና ወሳኙ ሽርክና ኩፍር ነው። ሽርክና ኩፍር ያለበት ሰው ሌላን ወንጀለኛ መኮነን አይችልም። ሌሎች ወንጀሎች ሁሉ ከዛ በታች ዝቅተኞች ናቸውና ማለት ነው። ፈኢን ተሃው እና እነዚህ ጥላቶቻችሁ በእናንተ ላይ ዘመቻ ከመክፈት ቢቆጠቡ ወይም ደግሞ እስልምናን ከመጥላትና ከመቃወም ቢታረሙና ወደ ትክክለኛው መንገድም ቢመጡ ፈኢነላህ ገፉሩ ረሂም በመጡበት ቦታና ሁኔታ ጌታ እንደሚቀበላቸው ነው። ምክንያቱም አላህ ምሕረተ ሰፊና በጣም ሩሩ የሆነ ጌታ ነውና ብዙ ጊዜ ክዳችኋልና ወዳጆችን ተዋግታችኋል አልቀበላችሁም ብሎ በራ ይዘጋባቸውምና ተውባ ያደረጉ እንደሆነ እናንተም ተዋቸው እኔም እቀበላቸዋለሁኝ በማለት የመመለስ እድላቸውን ይከፍትላቸዋል ማለት ነው። ወቃትሉሁም አሁንም እነዚህን ከሃዲ የሆኑ ጥላቶቻችሁን በርትታችሁ ተጋደሏቸው። ሀታ ላ ተኩነ ፊትነቱን ሽርክ በዚህ አካባቢ እስከማይገኝ ድረስ። እነሱ እንግዲህ ሽርክን በዚህ በሐረም አካባቢ ዋና ማከፋፈያ መድረክ አድርገውታልና ይሄ መድረክ ተነቅሎ በተውሂድ እስከሚቀየርና ሽርክ ደብዛው እስከሚጠፋ ድረስ በርትታችሁ ታገሉ ይላል። ወየኩነ ዲኑ ሊላህ አምልኮት ፍጹም ለአላህ መሆኑም እስከሚረጋገጥ ድረስ ተመጨረሻው ተጋደሏቸው ይላል። እና እንግዲህ መጀመሪያ ያው መድረኩ እንዲለወጥ የሽርክ መድረክ የነበረው ወደ ተውሂድ መድረክ እንዲለወጥ መታገል ያስፈልጋል የግድ ማለት ነው። ከዛ በኋላ እንግዲህ ዋና መሰረቱ ከተያዘ በኋላ እንዳስፈላጊነቱ ጥላቶች እጅ እየሰጡ ከሄዱ ጦርነት ሳያስፈልግ በሰላም መቀጠል ይቻላል። አሁንም እነሱ አናቆምም እያሉ ጥቃታቸውን በቀጠሉ ቁጥር በዓለም ዙሪያ ይኸው ትግል ይቀጥላል ማለት ነው እንጂ ሽርክ የበላይነትን ይዞ በማናለብኝነት እየፈነጨ ሙእሚኖች ደግሞ አንገታቸውን ደፍተው በአላህ ይቃኝ የሚያልፉበት ምክንያት የለም። ሽርክ ዝቅ እስከሚል ብሎም ከአካባቢው ደብዛው እስከሚጠፋ መቀጠል አለባችሁ ይላቸዋል ማለት ነው። ፈኢኒንታው አሁንም እነዚህ ጣዖታውያን ከዚህ ከሽርክ አመለካከታቸውና አስተሳሰባቸው ቢታረሙና ወደ እስላማዊ አስተሳሰብና እምነት ቢመጡ ፈላ ዑድዋን ኢላ አለ ዛሊሚን ግፈኛና በደለኛ በሆኑ ኃይሎች ላይ እንጂ ከዛ በላይ ተጨማሪ እርምጃ መውሰድ አያስፈልግም። እናንተ ተናንት አጥቅታችሁናል ብላችሁ በጭን በቀል ዘራቸውን እናጠፋለን እንዳትሉ፣ አስተሳሰባቸውን ተቀየሩና እምነታቸውን ታስተካከሉ ተዋቸው በዛው እንቀጥላለን በዙልማችንና በግፋችን የሚሉ ካሉ ግን ከመጨረሻው ተከታተሏቸው ይላል። الشهر الحرام بالشهر الحرام والحرمات القصاص فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم واتقوا الله واعلموا ان الله مع المتقين وانفقوا في سبيل الله ولا تلقوا بايديكم الى التهلكة واحسنوا ان الله يحب المحسنين. الشهر الحرام بالشهر الحرام يتكبر ور بريلاو يتكبر ور انصار نو يمتايو بلاچو يلا والحرمات قصاص من جزيم كبر ያላቸው ነገሮች ተመሳሳዮች ናቸውና አንዱ በሌላው ይተካልና ይቅጣጫል ማለት ነው። ይሄን ያለበት ምክንያቱ በአንድ ወቅት ሙሽሪኮቹ ሷሃቦችን ዘሐረም አካባቢ ዑምራ እንዳይገቡ የከለከሉበት ጊዜ ነበር። ማለትም ከሂጅራው በ6ኛው አመት ነብዩና 1400 የሚሆኑ ሷሃቦች ከመዲና ተነስተው እንደማንኛውም የጎረቤት ሀገር ዑምራ ለማድረግ መጀመሪያ ከለክሩን መስዋዕቸው መጥተው ሁዴቢያ የሚባል አካባቢ ላይ ከደረሱ በኋላ አናስገባችሁም በማለት ከልክለው መለሷቸው። እና በሚቀጥለው አመት ግን እንደሚፈቀድላቸው ቃል ገቡላቸው በድርድር ማለት ነው። ዘንድሮ ተመለሱ፣ በሚቀጥለው አመት ግን እንፈቅድላችኋለንና ትገባላችሁ በሚለው ተደራድረው ተስማምተው ተመለሱ። ልክ በአመቱ ወሩም ዝልቀዳ ነበረና የፊተኛውም የኋለኛውም ሲመጡ የካፊር ውለታ አምነን አሁን ዑምራ እናረጋለን ብለን በኢህራም እዚህ ከገባን በኋላ እነሱ ተዘጋጅተው ቢጨፈጭፉን ምንድንል ነው? ወይስ ኢህራም አድርገን ጦርነቱ ልንገባ ነው? ወይ ዝም ብለን አንገታችንን ልንሰጥና ልናልቅ ነው? የሚል ጥያቄ አነሱና መወያየት ጀመሩ ይባላል። ይህ ጊዜ አላህ ስብሓነሁ ወተዓላ ለዚህ ለጥያቄያቸው መልስ ሰጣቸው ማለት ነው። የተከበረውን ወር ማክበር ያለበት ሁለቱም ወገን ነው እና በአንድ ወቅት አንዱ ወገን የተከበረውን ወር ተደፈረና ተጣሰ፣ በሌላ ጊዜ ሌላኛው ወገን ደግሞ አሹረል ሁሩም ላይ ነኝ ብሎ ዝምሮች መስጠት የለበትም ፊት እነዚያ ጥሰውታልና ይሄኛው አጠፋ መስጠት ነው አይከለከልም አላቸው። አምና ያው እናንተ ለዘት ብላችሁ ባትመለሱ ኑሮ እናንተ ብትገፉና ብታፈጡ ኑሮ ኢህራም እያለባችሁ ሊጨፈጭፏችሁ ነበር። የሙከራቸው ልክ አሹረል ሁሩምን እንደደፈሩት ተቆጥሯል ማለት ነው። አሁንም ታዲያ ዘንድሮ አዘናቸው ኢህራም ለብሳችሁ ከገባችሁ በኋላ ጥቃት እንደሚፈጽሙ ምልክት ከታየባቸው እናንተ መዋጋት አለባችሁ እንጂ ዝም ብላችሁ ማለቅ አይጠበቅባችሁም። አሐራም ላይ ኢህራም ይዘን እንዳትሉ፣ ምክንያቱም ትናንትና ሐረሙንና ኢህራሙን እነሱ ደፍረውታልና ዛሬ እናንተ አጠፋ ሰጮች እንጂ ጀማሪዎች ስላልሆናችሁ አትጠየቁም በማለት ምናልባት አስፈላጊ ከሆነ ፍቃድ ሰጣቸው ማለት ነው። እና በዚሁ አጋጣሚ ክብር ያላቸው ነገሮች ተመሳሳይ ናቸው። አንዱ ወገን ያንዲን ክብር እስከተጠበቀ ድረስ ሌላውም በተመሳሳይ ይጠብቅለታል። አንዱ ከደፈረ ሌላው መደፈሩ አይቀርም ማለት ነው። ፈመን ያተደ አለይኩም እና በእናንተ ላይ ድንበር ያለፈባችሁና ጥቃት የፈጸመባችሁ ወገን ካለ ፈአተዱ አለይ ቢሚድ ማተደ አለይኩም እሱ በፈጸመው በደል ልክ እናንተም አጠፋውን መልሱለት። ወተቁላህ ከዛ በላይ ግን አልፋችሁ አላስፈላጊ ነገር እንዳታደርጉ ጌታችሁን አላህን ፍሩ። وَأَلَمُوا وَقُمْ أَنَّ اللَّهَ مَعَ الْمُتَّقِينَ الله يميفروت النا فتعلم يميكبروت فهونوت باروش جارا بأوقات النا بانك بكاريو يالمهونون أوقنا تتنككوئنا وأنفقوا في سبيل الله عند جناب الله من جدد مو جنزباتشون أوتو تجيل بميبال فتسير بنفس بأكال فتاكايون بجنزب امرنونا بتلي جنزب تلك منا مجتوات هلت بسور نتراج እና ገንዘባችሁን እንዲያትሰስቱ በአላህ መንገድ እስከሆነ ድረስ ለዲናችሁ ግንባታ ሲባል ያለ የሌላችሁን ገንዘብ አውጡ። ወላ ትልቁ ቢአይዲኩም ኢለተሩካ ለጦርነቱ የሚያስፈልገውን ወጪ አናወጣም ብላችሁ በመለገምና በመሰሰት ራሳችሁን በራሳችሁ አደጋ ላይ እንዲያትጥሉ። ጥላት ኃይልን አጠናክረው ካልመከቱት በስተቀር ገንዘቤን እንዴት አድርጌ አወጣለሁኝ የሚል ሰው በፍቃዱ ያላወጣውን ጥላት ገብቶ ሲመጣ እሱንም ገሎ ገንዘቡንም ማርኮ ይወስደዋልና ለእንደዚህ አይነት ውጤት እንዲያትበቁ ገንዘባችሁን ባስፈላጊ ቦታና ሁኔታ አውጡ ይላል። ወአህሲኑ በማንኛውም ቦታ ጌታችሁ ያዘዘውን መልካም ሁሉ በመስራት አቋማችሁን አስተካክሉና አሳምሩ። ኢነላህ ዩሂቡል ሙህሲኒን አላህ ከባሮቹ ስራቸውን አሳማሪና አስተካካይ የሆኑትን ይወዳቸዋል ይላል። ይህም የመጣበት ምክንያቱ አቡ አዩብ አንሳሪ የተባሉት ሰሃቢ እንደሚናገሩት በአንድ ወቅት እኛ ትንትና አሳይተን ነበር አሉ አንሳሮች። መጀመሪያ ነቢዩ እንደመጡና ስራው እንደተጀመረ ያለ የሌለ ኃይላችንንና ጉልበት ገንዘባችንን ሁሉ ለእስልምና መስረታና ግንባታ እንረባረብ ነበረ። ትንሽ ስንቆይ ጊዜ የሙስሊሞች ቁጥር እያደገ ሲሄድ፣ እንደገና ረዳቱ ተባባሪው ሲበዛ ጊዜ ገንዘባችን ቤት ንብረታችን አትክልታችን ተጎሳቁሏልና እስቲ አንዳንድ ጊዜ ለቤታችንና ለንብረታችንም የተወሰነ ጊዜ እንስጠው በማለት ከዲኑ ግንባታ ትንሽ ወደ ኋላ ረገፍ ስንል ጊዜ አላህ ስብሓነሁ ወተዓላ ይህንን ማስጠንቀቂያ አወረደልን ይላሉ። ግን ሰው በሚገባ ተለቅ ብሎ ያልተረዳ ሰው የዚችን አያት ትርጓሜ በተቃራኒው ሊወስዳት ይችላል። ለዚህም ማረጋገጫው በአንድ ወቅት ሩሞች ጋር እየተዋጉ ያሉ ሰሃቦች አንድ በጣም የታወቀ ጀግና ነበር ከመካከላቸው፣ እና ዙበይር ኢብኑል አዋም ነው የሚባለው። እሱ በጥላት ምሽግ ላይ ዘሎ ገባ ይባላል። ብቻውን እንደው ርስ ባህር መሰለው ጥላት መካከል ፈረሱን ቀሰቀሰና መሃል ለመሃከል ከፍሏቸው ወደ ማዶ ተሻገረና እንደገና ደግሞ ተመልሶ ወደ ማዶ መጣ ይባላል። ይህ ጊዜ አንዳንዶቹ ሱብሃንአላህ አሉ በመገረም። انه يلقي بنفسه الى التهلكة والله يقول ولا تلقوا بايديكم الى التهلكة الله راساتون على قال اتطالوا اياله يسو يجمرو بطرات مكاكل ودا ماضو تشاغرو دمو ملثو يمطال يا راسون عين يجي على قوس مكمر نو بمعنى اند طفاتنيا ادرسو يكوننو تاسبو يفرا የጊዜ አቡ አዩብ መካከላቸው ነበረና ረፉ አላቸው እንዳትሳሳቱ ይህች አያት የወረደችው በእኛ በአንሷሮች ነው እና አሁን በምትሉት መልክ አይደለም ትርጉሙ በተሳሳተ መልኩ ነው እናንተ እየተረጎማችሁ ያላችሁት ይህማ የመጨረሻ ጀግና ሆኖ የአላህን ጥላቶች ለማርበድበድ የወሰደው እርምጃ ነው እና ይህ አያት የመጣው ግን ለጂሃድ የሚያስፈልገውን ቁሳቁስ ለማሟላት ወጣውጡ በሚሏቸው ጊዜ የሚያቅማሙ ለሆኑት ንፉጎች ነው ገንዘባችሁን ካላወጣችሁ እኮ ራሳችሁን አደጋ ላይ ትጥላላችሁ አውጡ በርቱ ለማለት ነው አላህ ያወረደው እናንተ ግን ጀግኖ እንደገና በጥላት ላይ በጣም አስደንጋጭ የሆነ እርምጃ የወሰደውን ጀግና ህገ ወጥ እንደሰራ አድርጋችሁ ኮነናችሁባት በማለት አረማቸው ይባላል እና በአሁኑም ጊዜ በተለምዶ ሰዎች አንዳንድ ደፋር የሆነ ሰው ዲኑን ለማስከበር እርምጃ ሲወስድ በሚታይበት ጊዜ ከአቅሙ በላይ መስሎ የሚታይ እንቅስቃሴ ሲታይ ወላ ትልቁ ተብሏል እያለ የፈሪዎችና የሰነፎች ማስረጃ እየተደረገች ትታያለች ማለት ነው እና አላህ የሚለው በጥላቶች ላይ መወሰድ የሚገባውን እርምጃ በወቅቱ ያልወሰደ ለዛ እርምጃ ደግሞ የሚያስፈልገውን ቅድመ ዝግጅት ለማሟላት የሚያስፈልገውን ወጪ በወቅቱ ያላወጣ ሰው ጥላት ገብቶ ሲመጣ ራሱን አደጋ ላይ እንደ ጣለ ይቆጠራል በማለት ነው ያስጠነቀቀው ማለት ነው أتموا الحج والعمرة لله فإن أحصرتم فما استيسر من الهدي ولا تحلقوا رؤوسكم حتى يبلغ الهدي محله فمن كان منكم مريضا أو به عدم من رأسه ففدية من صيام أو صدقة أو نسك فإذا أمنتم فمن تمتع بالعمرة إلى الحج فما استيسر من الهدي فمن لم يجد فصيام ثلاثة أيام في الحج وسبعة إذا رجعتم تلك عشرة كاملة ذلك لمن لم يكن أهله حاضر المسجد الحرام واتقوا الله واعلموا أن الله شديد العقاب الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب وأتموا الحج والعمرة لله የሐጅንና የዑምራን ስርዓት ደግሞ ለአላህ ብላችሁ አሟልታችሁና አስተካክላችሁ ፈጽሙ በላቸው ይላል። ፈይን ወስርቱም የሐጅ ወይም የዑምራ ኢህራም አድርጋችሁ ወደ ስራው ስትንቀሳቀሱ ጉዞውን የሚያስተናክልና የሚያግድ ችግር አጋጥሞ ብትታገዱ ፈመተይሰረ ሚነል ሐጅ ፈኢህራማችሁ ለመፈታት የቻላችሁትን ሐጅ ማቅረብ ትችላላችሁ ይላል። ሀጅ የሚባለው እንግዲህ አንድ ሰው በኢህራሙ ላይ ለመቀጠል የማያስችል ችግር በሚያጋጥመው ጊዜ ኢህራሙን ዝም ብሎ በነፃ መፍታት አይችልም እና አንድ የሚታረድ እንስሳ መላክ ይኖርበታል ማለት ነው። ከተቻለ ግመል አልበለዚያ የቀንድ ከብት ቢያንስ በግ ወይም ፍየል ማረድ ይኖርበታልና አቅሙ የፈቀደውን እንስሳ መላክ ይኖርበታል ከመፈታቱ በፊት ነው የሚለው። ወላ ተህሊቁ ሩኡሰኩም ራሶቻችሁን አትላጩ ሐታ የብሉገ አልሀዲዩ መሂለሁ የተላከው እንስሳ የሚታረድበት ቦታ መድረሱ እስከሚታወቅ ድረስ ይላል። እንግዲህ አንተ ችግር አጋጥሞ ከሆነ ለመሄድ ለሚችለው ጓደኛ የሀዲውን ገዝታ ትልከዋለህ ማለት ነው። ወይም እሱ ገዝቶ እንዲያርድልህ በእንዲህ አይነት ቀን እደርሳለሁ፣ በእንዲህ አይነት ቀን በእንዲህ አይነት ሰዓት አደርግልሃለሁ ብሎ ቀጠሮ ይሰጠውና በዛ ሰዓት ማረዱ ከተገመተ በኋላ ነው መፈታት ያለበት እንጂ መልእክተኛው ከመድረሱና ያንተሰው ከመታረዱ በፊት ኢህራሙን መፍታት ራስን መላጨት አይፈቀድለትም ማለት ነው። ፈመን ካነ ሚንኩም መሪዳን ከናንተ መካከል ኢህራም ተለበሰ በኋላ ህመምተኛ የሆነ አው ቢሂ አደም ሚረእሲሂ ወይም ደግሞ በራሱ ላይ እውከት ያጋጠመው እንደ ቅማል ወይም እንደ ቁስል ነገር የመጣበት እንደሆነ ማለት ነው ራስን የሚያስለጅ ፈፊድየቱን ሚን ሲያሚና ወሰደቃ ክፍያ ይጠበቅበታል። ያ የሚከፍለው ነገር ጾምም ወይም ምጽዋትም ሊሆን ይችላል ማለት ነው። እንግዲህ ይህንን ኢህራሙን የሚያስፈታ ነገር አጋጥሞት ለመላጨት ግዴታ የሆነበት እንደሆነ ከተላጨ በኋላ ጾም መጾም አለበት ከፋራ ማለት ነው። ወይም ደግሞ ለሚስኪኖች ምግብ መስጠት ይኖርበታል። አሁኑ ሱቅ ወይም የሚታረድ እንስሳ አቅርቦ ማረድ ይኖርበታል። ከሶስቱ አማራጭ አንዱን የቻለውን ማለት ነው። فإذا أمنتم إنا بزي ملك انجدي تفتاتشو تقوياتشو بوهالا فتتا بميسفن البجزية يا شكراتشو بميوزر إنا لمهير بمتشلو البجزية فمن تمتع بالعمرة إلى الحج يا عمران سراب حج ورثرتو በመሐከል ረፍት በማድረግ እንደገና ወደ ሐጅ ለመሸጋገር የሚችል የሚሞክር የሆነ ሰው ተመስተይከረ ምን አልሃዲ በዚህ መልክ የሰራ እንደሆነ ሁለቱን ንስኮች ሐጅና ዑምራን በአንድ አመት በአንድ አካባቢ የሰራቸው እንደሆነ ይህም ደግሞ እንዲሁ በተመሳሳይ መልኩ አቅሙ የቻለውን እንስሳ ማረድ ይኖርበታል ለሹክር ማለት ነው። በአንድ አመት ውስጥ ሐጅንና ዑምራን አከታትሎና አጣምሮ ለመስራት በመቻሉ ለሹክር ያቅሙ የፈቀደውን እንስሳ ማረድ ይጠበቅበታል ማለት ነው። ፈመለን የጅድ ይህ የሚታረደውን እንስሳ ያላገኘ ፈሲያሙ ተላተት የአያሚን ፊል ሐጅ አለማገኘቱን ካወቀው እዚሁ ሐጅ ስራ ላይ እያለ ሶስት ቀናቶችን መጾም ይኖርበታል። ወሰባዓቲን ኢዳረጃቱም እንደገና ሌላ ሰባት ቀናቶች ደግሞ መጨመር ይኖርባችኋል ወደ ቤታችሁ በምትመለሱበት ጊዜ በላቸው ይላል። እንግዲህ ሐጅና ዑምራ በተመስጡዕ መልክ የሰራ እንደሆነ አንድ ሰው ያንን በሚሰራበት ጊዜ እንስሳ ማረድ ይኖርበታል ማለት ነው። ያ ካልተቻለ ደግሞ ጾም መጾም ይኖርበታል። ጾሙም ሐጅ ላይ ሶስት ቀን ሲመለስ ሰባት ቀን ይሆንና ቲልከ አሸረቱን ካሚላ ሶስት እና ሰባት ሲደመር ሙሉ አስር ይሆናል ነው የሚለው። እነዚህን አስር ቀናቶች መጾም ግድ ይሆንበታል። ዛሊክ እና በተመስጡዕ ምክንያት ሐጅ ማረድ ወይም ደግሞ እሱ ካልተገኘ በአስር ቀን ጾም መተካት የተባለው ነገር ሊመጣ የሚችለው ሊመለን ኩናሉ ሐድሪ ልመስጅድ ልሐራም በተሰቡ በተከበረው መስጅድ አካባቢ ለማይገኝ ሰው ነው ይላል። እና በተሰቦቹ መኖሪያ ቤቱ እዚሁ ሐረም አካባቢ ከሆነ ተመስጡ አያስፈልገውም፣ ሐጅም አይወጅብበትም። ያው ዑምራንም ራሱን ችሎ በሌላ ወር መስራት ይኖርበታል፣ ሐጅንም በወሩ በተናጠል ይሰራዋል እንጂ በአንድ ወር ሁለቱን አጣምሮ እንደገና ሐጅ መክፈል አይጠበቅበትም ማለት ነው። ወተቁላህ እና ከዚህ ከትእዛዝ ውጭ ላለመሆን ጌታችሁን አላህን ፍሩ። ወአለሙ ወቁም አንላህ ሸዲዱ ልዒቃብ አላህ ከፍቃዱ ውጭ የሆናችሁና ጥፋት የፈጸማችሁ እንደሆነ ለጥፋተኞች ቅጣት ብርቱ መሆኑን እወቁና ተጠንቀቁ በላቸው ይላል። በመሰረቱ እንግዲህ ኢህራም ሲባል ሶስት አይነት መልክ አለው። አንደኛ ኢፍራድ፣ ሁለተኛ ቂራን፣ ሶስተኛ ተመስጡዕ ይባላል። ኢፍራድ ማለት ሐጅን በተናጠል ብቻ ጀምሮ መጨረስ ማለት ነው። ኢራን ማለት ደግሞ ሐጅንና ዑምራን በጣምራ መነየትና በአንድ የማካሄድ ስራውን ማለት ነው። በሶስተኛ ደረጃ ደግሞ በአንድ አመት አንድ ወር ውስጥ ወይም በተከታታዮቹ ወራቶች መጀመሪያ ዑምራን ይሰራና ከዑምራው ተፈቶ እረፍት ካደረገ በኋላ ወደ አሁኑ ቀጠል አድርጎ ደግሞ ሐጅ መስራት የሚል ነው።